ምን ነበር ያደረኩ? وهو سبحانه قد جمع. اشهد بسم الله الرحمن الرحيم. وهو سبحانه قد جمع فيما وصف وسمى به نفسه بين النفي والإثبات، فلا عدول لأهل السنة والجماعة أما جاء به المرسلون فإنه الصراط المستقيم. وهو سبحانه رات التقبى وقفاتين قد جمع سبسبوال فيما وصف فقلت أجزي وسمى سيامين باوت أجزي به نفسه راس لراس سمنا ለራሱ ስንባውት አግዚእና ስለራሱ ባህሪ በገለጸ ጊዜ ሰብስቦን የተጠቀመው ምንና ምንን የሰበሰበው بين النفي والإثبات بين النفي ውድቅ በማድረግና والإثبات በማረጋገጥ መካከል ሁለቱን አይነት አካሄድ ሲስተም የተጠቀመው ማለት ነው አላህ بين النفي والإثبات ነፊና ኢስባትን የተጠቀመው ነፊ ማለት ውድቅ ማድረግ ሲሆን ኢስባት ማለት ደግሞ ማረጋገጥ ማለት ነው ሁለቱን የተጠቀመው ኢስባት ብቻውን الله بإثبات بك باهرون على قلتك يهي قباني على يهي قباني على يهي قباني على بالو بك عرلا يهي قباني على يهي قباني على يهي نيو هي قباني على يهي نيو هي قباني على يالا بهو لكم يتتكم بين النفي والإثبات مع الرقاقة أننا ودك ما أدرقن النزم فلتون تتكمون وهو الله سبحانه راتي تقبى وقتاتين قد جمع سبسبوان فيما وصف بقلت أجزي وسمى به نفسه راس لراس سياني باوت أجزي ሰብስቧል ምንና ምንን بين النفي ውድቅ ማድረግንና والإثبات ማረጋገጥ ሙሉቱን ዘዴዎችን የተጠቀመው ነፊና ኢስባት ተቀላቀለ ان الله حي لا يموت الله من ግዜም ህያው ነው አይሞትም የሚላለ حيን ያለው ምንድነው ኢስባት ነው لا يموت فتوكل على الحي الذي لا يموت على الحي من ግዜም ህያው ነው አይደል ኢስባት ይባላል ላይሙት ይሄ ነፊ ይባላል ኔጌቲቭና ፖዚቲቭ አድርጎ ነው የተጠቀመው አላህ ሰላ ዑዱለ ማዘንበል የለም ማፈንገጥም የለም ለአህል ሱነቲ ወልጀማዓ ለአህል ሱነቲ ወልጀማዓ ለሐቅና ለሱና ቤተሰቦች ማፈንገጥ ብሎ ነገር የለም ከምን ማፈንገጥ የለም አማጃ አቢል ሙርሰሉን ሙርሰሎች ይዘው ከመጡት መልእክት አያፈነግጡም ሙርሰሎች የአላህ መላእክቶች ካመጡት አይነት አከሂድ አያፈነግጡም የለም فإنه ይህ አላህ መላእክቶች ያመጡት መልእክት ስለአላህም ባህሪ መግለጽ ይሁን ለአላህም ሲያኔ ማውጣት ይሁን ሙርሰሎች ይዘውት የመጡት መልእክት فإنه الصراط المستقيم ቀጥተኛው መስመር እሱ ነውና ከሷ ያፈነግጡም አህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓ አስሱፊ የሚባለው ባሁን ሰዓት የሚታወቀው አይደለም هذا ليس هو الحقيقه اما اهل السنه والجماعه بالتلفزيوننا بالتلاقي بالراديو وبالمجانيا بالزوان المستمع اهل الجماعه اهل السنه والجماعه الصوفي يميبالوا هذا هو ضال اما ما بودين جماعه ضاله فرقه ضاله يتسيم بهذا الاسم الطيب لذا بنيامر سيام يتسيموا احباش يميلون شفال لما طالنا لما توجدنا روك ابالبسو يمسبنا الله يخلص لنا موطات ما شاء الله بنسي اهل السنه والجماعه اهل السنه والجماعه ما نيبالالو اهل السنه والجماعه الصوفي يلواتوال هؤلاء بعيدون كل البعد عن الصوفيه راسي راكونا الناسهم راسوكم بالوش تمامو سلهونو نو شفان ياغنو طرو تو شفان ياغنو مين نوك جابكاشوا الجابكاش مي جابات عشر ودما براريون ني وهو سبحانه رات يتجباو جتاكين قد جمع سبسبوال بمننا بمن الى اخره الى حسبل الى اخره بل اسكما قرشاو درس اسكما قرشاو عقيده الوسطيه عليه ببول انتن صوف يتصافو معناتنو سو عقيده الوسطيه انت ابن تيميه نو شرحه دغمو فوزان نو وهو قال وهو الله سبحانه رات يتجباو جتاكين قد جمع سبسبوال بمننا بمن متاكل بين النفي والاثبات يقتل الى اخره اسكما قرشاو درس ታመጡትና ሃዛ ይሐረፍተ ነገር በያኑን ማብራሪያና ገለጻ ነው ለልመንሃጅ الذي ለዛ አከሄ ለልመንሃጅ ለጎዳና ለአከሄ الذي ይህ ጎዳና ረሰመሁላህ አላህ ያሰመረው የሆነ في كتابي በቁርአን ውስጥ አላህ ያሰመረው لإثبات أسمائه يراس سيامي لما الرقاقت أنه وصفاته بحريات السل لما الرقاقت لا سمروا مسمرنا لا سمروا أكهد قدانا هذا يه بين النسب والإثبات نسرسر خلال لك بيان قلت أم أبراريا للمنحج لا أكهد لقدانا الذي يه قدانا يه أكهد يه قدانا رسمه الله الله يسمره يهوننا في كتابه بقرآن لمن لن يسمره نفينا إثباتا بمستكم لراس صيامي سيوتعنا يراس بحري سابرارا إهد لمن تتكم لمن لن يهنن مسمر يوتو لإثبات أسمائه صياميون لما الرقاقر صياميون لما الرقاقر ليلات وصفاته بحري أسنم لما الرقاقر أني من جزيهم هياوني الموت إنيا بسجستكا ولقد خلقنا السماوات والأرض في ستة أيام وما مسنا للغوب بسجستك أن مريض سماعات جنبتن كأرسنا جنال ديس كمن نمي لالله وما مسنا للغوب يالو من أين السفانه صفة ثابتة أم صفة منفية منفيينو منفيينو يه غلطتم بحري هذا منهج هذا بيان للمنهج الذي لذا أكهد لذا قدانا ما براري عليه رسمه الله الله يكررعونا الله يسمره في كتابه بقرآنه لإثبات أسماء سيامي وكل ما الرقاقات وصفات بحر أسنا وهو يهمل هذا يه إثباتنا نفيا بمتك أمي الله بحر مع الرقاقات أن الله سيامي مع الرقاقات يه نتاكي المنهاج قدانا الذي يه قدانا يجيب يجبتنا أن يسير لقوازبت عليه بس قدانا عليه إنما لقوازبت المؤمنون أمانيان هل لقوازبت إنك قبوا قدانا في هذا الباب يهن الرئيس بالتملكته في هذا الباب يهن الرئيس بالتملكته من الرئيس بالتملكته من الرئيس بالتملكته أسماء والصفات يا اللهم بهرنا فلا الله سياني بالتملكته يهن منهج مكة ليالبن يهن أكهد مكة ليالبن لمن لأنه منهج الأنبياء يا نبي ياخذ قدانا سلهونه وهو المنهاج قدانا الذي قدانا يجب يجبنا أن يسير عليه بز قدانا للقواز المؤمنون أمانيان هل للقواز البت في هذا الباب بزهر الزوريا بأسماءنا بصفات زوريا نملك نمثل وتمالتنا في هذا الباب بزهر الزوريا بقامت أنك كيف قال المهم عساس صابينا أن قبقاب يهونا سلا الله بهاري زنبلو الله اللي بلو بكا من نفاتر الله اللي مالك بكار الله من دنو مانو بحر يطلس بقرآن بحر يسمى كوال يعني أنا ما أقلب بني قد جنو إيه قد جنو يعني يهنني الله سيام إن الله بحر يسمى الرقاق قد لقمو يهن عينة منهاج يعني بياتو سن قدانا ينسون عكهر كالتا كتن فنانو سنسقط كما سقطو في الأحبار عند النسون نود قلنية فلسفة النام تسونا يأخرى مستار الزوس عند النجابة بتنك عاجة نسينا إثباتي مبالون عالم بحديثنا بالقرآن بمدقف من ملك فلسفة فإنه سبحانه راك يرتقبه وقيتاتين قد جمع السباسبون يتنقر قد جمع بإرقب سبسب والله الله فيما وصف بقلت أجزي وسمى به بسيما جزي نفسه راس بسيمنا راس لراس بحري بالتنقر جزي سبسبون يتنقر مننا مننا سبسبون يالنا يترقق منه كبات نفينا إثبات من جزم صفة سلبية وصفة ثبوتية يمبار هل تين بحرين يا الله صفة ثبوتية يمر رقاقة بحرين الله هياونه الله قادر شاينه الله أواجئنه الله حبتامنه الله شرنه الله عزين من اللي إيه فوزيته انتنونه بحرينه الله هيموتن الله جاهل مارلم كنتم كبوزيتيف جربا من الله نيجاتيف الله يعني النيجاتيف ورك ما ادري الله شر نو ستتا غير عندنا الله واقي نو جاهل عندنا الله حي نو اني موت عندنا الله حي نو ايان بتقراني بتقراني يالوتن منفيوچ يبالالو سو صفاتن سلبيه يلواچوال وينم دمو صفاتن منفيه ودك تدربو بحرياتو الله لا إله إلا هو الحي القيوم لا تأخذه سنة ولا نوم አንገላጭምም እንቅልፍም አይወስደውም አይደክምም አይሰለችምም እያልን ስንናገር እነዚህ ባሪያቶች ምን አይነት ባህሪ ናቸው? መንፍይ ይባላሉ፣ ሰልብያዎች ይባላሉ። ሁለቱም ተጠቅሟል አላህ። አይ ፊ ጀሚዒ አስማኢ በስያሜዎቹ ሁሉ ወሲፋቲ በባህሪያቶቹም ሁሉ ሲጠቀም አላህ ሰብስቧል። ምንና ምን በይነ ነፍይ ወልኢስባቲ ማጽደቅንና ውድቅ ማድረግን አካሄድ ተጠቅሟል አላህ። ወሆ ማለትም ነፍዩ ውድቅ ማድረግ ማ ዩባዱል ከማል ሙሉነትን የምጣረርን ነገር አላህ ውድቅ አድርጓል። የአላህም ሙሉነት የምጣረርን ነገር ውድቅ አድርጓል። አላህ ዓለምን የሚያስተዳድር ኃያል ጌታ አንገላጅም እንቅልፍ አይወስድም። ዓለም ታመጣለች፣ ዓለም ትወድቃለች። በዛን ሰዓት ማይባዱል ከማል የአላህን ከማልነት የሰው ልጆች እንቅልፍ ካልወሰዳቸው ምንድን ናቸው? ጎደሎዎች ናቸው። እንቅልፍ ካልወሰደ የሰው ልጅ ጎደሎ ነው፣ ታሟል፣ ጤነኛ አይደለም። ለሰው ልጅ ባህሪ እንቅልፍ ጥሩ ነው፣ ለአላህ ደግሞ አይገባውም። የሱ ከማልነት በእንቅልፍ አለመወሰድ ሲሆን፣ የሰው ልጅ ከማልነት ደግሞ እንቅልፍ መወሰድ ነው በመጠኑ ማለት ነው። ወሆ ነፍሲ ማለት ወሆ ነፍሲ ነፍዩ ማዩባድ የሚቃረንን ነገር ውድቅ ማድ ነው። ማዩባድ ማለት የሚቃረንን ተቃራኒ የሆነን ነገር አልከማ የአላህን ሙሉነት የሚጻረርን ነገር ውድቅ ማድረግ ምን አንዋኢል ዑዩብ የአይብ የጉድለት የነውር አይነቶችን ወነቃኢስ ጉድለቶችን እነዛን ውድቅ ማድረግ አንዋኢል ዑዩብ የአይብ አይብ ማለት ነውር ማለት ነው። የማይገባ ነገር ተገቢ ያልሆነ ነገር ማለት ነው። ለሱ የማይገባ አይብ ወነቃኢስ ጉድለቶችን እነዛን ውድቅ ማድረግ ማለት ነው። ነፍይ ማለት ይሄ ነው በቃ። ነፍይ ማለት ምንድነው ከተባላችሁ ነፍዩ ማዩባዱል ከማል የአላህን ሙሉነት የሚጻረርን ነገር ውድቅ ማድረግ። ምን ምን ይመስል? ለምሳሌ ምን አንዋኢል ዑዩብ የአይብ የነውር አይነቶችን ይመስል ወነቃኢስ ጉድለቶችን ይመስል። ለምሳሌ ጉድለትና አይብ የሚባሉት ምን ምን ይመስል? ይኸው ከነፍይ ንድ ለአላህ ባላንጣ የለውም ብሎ ውድቅ ማድረግ። ከነፍይ ንድ ንድ ማለት ምን ማለት ነው? ባላንጣ ተመሳሳይ ማለት ነው። ተመሳሳይ እሱን የሚመስል የለም፣ እሱን የሚመስል የለም። ከነፍይ ንድ ወሸሪክ አጋርንም እንደዚህ ውድቅ ማድረግ ነፍየ ሸሪክ ላ ሸሪከ ለ ወህደሁ ላ ሸሪከ ለ እንላለን። አጋር የለም። ወሲና ማንገላጀትንም ከሱ ላይ ውድቅ ማድረግ እንግሊዛ ማንገላጀት ማለት ነው። ይሄ ሙቀደም ወይንም ኸፊፉ ነው ቀለል ያለ እንቅልፍ ማለት ነው። ሲና ማለት ወሲና ሲናንም ከሱ ላይ ውድቅ ማድረግ አላህ አንገላጅ። ላ ተእኹዙሁ ሲነቱን ወላ ነውም ወሲነት ወነውም ዋናውም እንቅልፍ እሱ ላይ አይደርስም አላህ ላይ። ወልመውት ሞትም አይጠጋውም አላህ። ወልጉብ መድከም የሚባልም ባህሪ የለውም አላህ። እነዚህን ነገሮች ውድቅ ማድረግ ምን ይባላል? ምን ይባላል? ነፍ ይባላል። ነፍ ነፍ ባት አታውቁም? ልጉብ ምንድን ነው? ልጉብ ማለት ምንድን ነው? መድከም። ወሲና ሁሴን አንገላጅ ወአመ ይሄ ነፍይ ማለት ነው። ነፍይ ማለት ምንድነው ከተባላችሁ ነፍዩ ማይባዱ አልከማል ሙሉነትን የሚጻረርን ነገር ውድቅ ማድረግ አላህ ላይ። ምን ምንን ይመስል? ከነፍይ ንድ ወሸሪክ ወሲነቲ ወልጉቢ ወነው ሌሎችም አሉ። ወአመ ልእስባት ማረጋገጥ የሚባለው ደግሞ ይሄ ፖዘቲቭ ነው። ወአመ ልእስባት ለአላህ ይገባዋል ብሎ ማረጋገጥ ደግሞ ፈሁወ ኢስባቱ ሲፋቲል ከማል የሙሉነት ባህሪን የሚያጎናጽፉ ነገሮችን ለሱ ማረጋገጥ። ፈሁወ ኢስባት ማለት ኢስባቱ ማረጋገጥ ነው። ሲፋትል ከማል የሙሉነት መገለጫዎችን ወኑዑቲል ጀላል የልዕለ ሀያልነትን መገለጫዎችን ይመስል የልዕለ ሀያልነትን መገለጫ ይመስል። ሲፋትል ከማል የሙሉነት ባህሪ ወኑዑቲል ጀላል የልዕለ ሀያልነት መገለጫ የሆኑትን ባህሪያቶች አዎ ይገቡታል ማለት ነው። ከቀውሊህ ተዓላ ፊል አያተይን ሚን ሱረቲል ሐሽር አላህ የተናገረው አለ። ሙሉን ኢስባት ነው። ሆ እሱ አላህ ነው። አለዚ ያ ጌታ ነው። ላኢላሃ ኢላሁ ከሱ ውጭ በትክክል የሚመለክ ምንም ነገር የሌለ ብቸኛ የሆነ ጌታ ነው። ብቸኛ አምልኮ የሚገባው በትክክል የሚመለክ የሆነ ጌታ እሱ አላህ ነው። አልመሊኩ ዓለምን ተቆጣጣሪ የዓለም ንጉስ ነው። ይሄ እያሰበትን ለነው አይደል? ምንድን ናቸው እነዚህ? ሲፋተል ከማል ኑዑተል ጀላል ይባላሉ። ሲፋተል ከማል የሙሉነት ባህሪ፣ ኑዑተል ጀላል የልዕለ ሀያልነት መገለጫ፣ ንጉስ፣ አስተዳዳሪ፣ ሀያል አሸናፊ ስንል ኑዑተል ጀላል ይባላል። እንደዚህ አይነቶች አዋቂ ነው ቸር ነው የምንለው ደግሞ ሲፋተል ከማል ይባላሉ። የሙሉነት መገለጫ የልዕለ ሀያልነት መገለጫ የሆኑትን ባህሪያቶች ለአላህ ማረጋገጥ ምንን ይመስል? لمثاله ينزل هو الله اسو الله نو الذي يا جيتا لا اله الا ما عبد بحق بتككل من ملك لله هنا الا هو السنجي الملك نغوس نو الله لكل نغوس القدوس يترى هنا جيتا نو قدوس مالك يتقدس جيتا نو كما يمربك كغدله كله يتدا جيتا نو سلامنا قدوس كما ساطين تعالاتو بجون جيتا بحر بترغم درجه مالك القدوس كعيب يترى نو السلام سلام نو كنقاي كغدلتني ترى جيتا نو الله المؤمن المؤمن امانيا دراجي هنا جيتا نو الله سلام تقي جيتا نو المهيمن تقوطاطاري هنا جيتا نو تقوطاطاري يهونه جيتا نو የሁሉንም አርዳክ የማንኛውንም ነገር የማስተዳደር ለሐያልነት የተቆጣጠረ ጌታ ነው ሙሃይሚን ማለት የምቆጣጠር ማለት ነው ተቆጣጣሪ ዋና ለሐያል ማለት ነው ሙሃይሚን በአርዳክም በእድሜም በመስጠትም በመንሳትም ሁሉን የተቆጣጠረ ማለት ነው ሙሃይሚን ማለት አልአዚዙ አሽናቲ የሆነ ጌታ ነው አሽናቲ አሽናቲ አልጀባሩ አምባገነን የሆነ ጌታ ነው አምባገነንነት ጉድለቱ ለሰው ልጆች ነው ለአላህ ይገባዋል አላህ ጨካኝ ስለሆነ አይደለም አምባገነን ነው ለፈለገው ላይ የፈለገውን የመፍረድ መብት አለው አለው የራሱ ነው በቃ የራሱ ነው ስልጣኑ ለሐያልነቱ የግሉ የራሱ ማንንም አይሰማም ማንንም አይቃወመው ለምን ደስ አደርጋለህ ሽማግሌ ይያለ ለምን ወጣት ትገላለህ አይባልም በጣም ሙጅሪም ሙጅሪም አመጥፎ አረመኔ ሰው ይያለ ለምን ይሄንን ተርተው ትገላለህ አይባልም አላህ የፈለገውን የመፍረድ ግራፍ ነው ስልጣን አልጀባሩ አምባገነን አምባገነን ስንል አይብ ሆኖ የሚመጣው እንደማን ላይ ነው ብለና እ ሰው ልጅ የሰው ልጅ አንዱ በሌላው ላይ እንደዛ አይነት መልክ የለው የመፍረድ የመቁረጥ የመወሰን ምንም እንትን የለው አምባገነንነት አይብ ነው ለሰው ልጅ ለአላህ ግን አይብ አይደለም አልሙተከብሩ ኩራት የሚገባው ጌታ ነው አልሙተከብሩ ኩራት የሚገባው ጌታ ነው ለሰው ልጅ ሲሆን ጉድለት ነው በጣም ምን ተከበረ ومن كان في قلبه مثقال ذره من كبر لا يدخل الجنه ولا يجد رائحتها يقول من ذل فريت اكل تنس كراتي يتربطاري كراتي ያለበት ሰው ጀነት አይገባም ብለዋል ነብዩ አለይሂ ሰላቱ ወሰለም አይብ ነው ለሰው ልጅ አላህ ግን ሪዳኢ ኩራቴኔ ጋዲዬ ነው ብሏል ያንን ሻማለህ አለ ሰው ጀርባውን ሰብረዋለሁ ነው ያለው ማን ይሄን ያለው አክሲሙ ሰብረዋለሁ ነው ያለው ያህይ ያቀይ ይሁን ማለት ነው ሱብሃንአላህ ጥራት የተገባው ጌታ ነው አማ ዩሽሪኩን እነሱ ከሚያጋሩት ነገር አላህ የጠራ ነው ሱብሃነሁ ጥራት የተገባው ጌታ ነው የጠራ ጌታ ነው አማ ዩሽሪኩን እነሱ ከሚያጋሩት ነገር ሁሉ የጠራ ነው አላህ እነዚህ እስኪ ለምሳሌ ከነዚህ ውስጥ ያውቁልኝ ምን ምን አለ አላህ አልመሊክ አልቁዱስ አሰላም አልሙእሚን አልሙሃይሚን አልዓዚዝ አልጀባር አልሙተከብር እነዚህ ምንድን ናቸው የአላህ ስሞች ናቸው አይደል ስሞቹ ምን ናቸው ባህሪያቶቹ ምን ናቸው ስሞቹ ምን ናቸው ባህሪዎቹ ምን ናቸው ባህሪን ብለን እንተረጉማለን ትርጉሙ ራሱ እሱ ላይ አለ እኛ ከአላህ ምን ልንለየው ወይንም ደግሞ ከነብዩ መሐመድ አለይሂ ሰላቱ ወሰለም እኛ ስያሜ አለን ከማል ጀማል መሐመድ ሰዒድ አብዱ ይሃለ ከዚህ ከስያሜው ጀርባ መልእክት ኑሮት አይደለም ስንት ይወጣል መሐመድ ልጁ ምስል ስለሆነ አይደለም መሐመድ የተባለው መሐመድ ተብሎ ታሪክ ሶላት አለ መሐመድ ተብሎ እርጉም አለ አይደል አለ መሐመድ ሆኖ እርጉም አለ ከነብዩ እኛኛው ውስጥ ማለት ነው ባህሪያችን አይደለም ስያሜው ሲወጣ ለአላህ ያአላህ ስያሜዎች ግን ከነትርጉማቸው ይገባሉ ሙተከብር እንለዋለን አልሙተከብር ነው አላህ ሙተከብር የሚል ቃል አለ ስም ነው ሙተከብር ይሄ ቃል ያዘውን ትርጉም አላህ ላይ ይንሰራጣል ታዲያ ማለት ሲፈትም ይሆናሉ ስምም ይሆናሉ ሁወላሁ ያ ጌታ ነው አላህ አልኻሊቁ ፈጣሪ የሆነ አልባሪኡ አሁንም ነፍስን የሚፈጥር የሆነ አልሙሰዊው ቅርጽ አውጪ የሆነ له الاسماء الحسنى اجيك التواب سيانيዎች አሉ ተለጽ ይፈድሑ ያጠራዋል له እሱን ያጠራሉ ማፊ السماوات በሰማያት ያለ ሁሉ ያጠራዋል والارض በምድር ያለ ሁሉ ያጠራዋል الله وهو الله العزيز الشنافنا الحكيم ጥበበኛ የሆነ ጌታ ነው الحكيم ጥበበኛ የሆነ ጌታ ነው الحكيم ጥበበኛ የሆነ ጌታ ነው الحكيم فراج ነው ሁለት ትርጉም ይኖራል الحكيم ፈራጅ ወይንም ጥበበኛ ጥበብ ማለት ወድዑ ሸይ ፊ መውضعه የሆነ ነገር በቦታው ማስቀመጥ ጥበብ ይባላል። እያንዳንዱ ነገር የሚገባው ቦታ ላይ ማስቀመጥ ጥበብ ነው። ምን ህክማ ይባላል? من الحكمة كتاعزة حاكم مالك تبابينيا مالك من الحكمة كتاعزة كفرد كتاعزة ديمو حاكم مالك فراج مالك بفتحين بفتح هو الله اسوء الله نوع الخالق فتعري هنا لمن يفتر البارئ نفس يفتر المصور كرتاوتي هنا كرتاوتي يسول جوش بهول السجر انسفوس بارات سجر ابابي على اجر اجاد الرجع كل نم اللي هون يتواصل مصور مصور كرتاوتي هنا جيتان له الاسماء الحسنى لسي التواب سيجاني وتسالو قالو ميامرال ترغمو ميامرال يا الله سيجاني وتسالو التواب سيجاني وتسالو اجيق وبت يالاكسو سيجاني وتسالو يصدح له السنية ارالو انما ما في السماوات بسمايات يالهلو من في السماواتنا ما في السماوات الا يالهلو لغوية مننا ما الا يال من كهنا عقل مالتنا امرو يالهلو بسمايات من في السماوات سنن ملائكه بمدير منسي الارض سنل دغمو جننا سو معناته منسي منكال ما كان لغن هو ذا كان تايقر اساسه اساو بباحد دافو قتلو منو دنگاي كله نجر يسبح ما استمات ما طلعت كله ميزال عقلونم غير العقلون ميزال ما يمياسبن يمياسب نفس يالو يللو كلهم جماداتون ميزال ما استمات وما طلعت بميت بسمايات يالو كله اسم ياطرا السنية ترى وهو الله العزيز الشنافنا الحكيم طببنا هنا جيتنا وغير ذلك ليلام ليلام مال ليلام ليلام مما سيذكر له المؤلف مؤلف ودفت يزرزر الله شوال نماذج لنا منايقل يزرزر الله شوال فيما يأتي بميمت أو نعلا لنا منايقل يتناقروا تعالى نماذج مالت نامنا مالت لنا منايقل يتناقروا تعالى مولون يا الله بحرنا مولون يا الله سياني حتى دفت الواسطية وستزرزروا المالت هارنا አቀደቱ ወስያ አጥሪያለች ከዚህ ጀርባ ሌላ አለ ብለው የተወሰነ አንድ አምስት ስድስት ይነግሩና ሌሎችን ብለው ነው የሚዘሉት እና ለናሙና አከለ የተናገሩታለ እነሱን እንመለከታለን ኢንሻአላህ ወደፊት እስባትን የተመለከተ ለአላህ ይገባል የተባሉ ባህሪያቶች ማለት ነው ወቀውሉ የሚለውን ቃልል ምን ፈላዑዱ ለማፈንገጥ ብሎ ነገር የለም ማጋደል ማፈንገጥ መስመር መልቀቅ የለም ማዘንበል የለም ለአህሊ ሱነቲ ወልጀማዓ አህሊ ሱነ አህሊ ሱነ ማለት ማለት ነው أهل السنة قرأنا أهل السنة مكرر ما هو أهل السنة وما معنى أهل السنة الذين يتمسكون بسنة النبي عليه الصلاة والسلام يرسلون سنة حديث مجتعد أهل الجماعة أهل السنة ما هو أهل الجماعة أهل السنة والجماعة أهل السنة والجماعة من معنى أهل السنة والجماعة جماعة مالا من مالا فيه سبسة هدرة مهدر الزبوت على جنية تفلقوا جماعة مالا الزنبلة ان لغة ترقوم كونه جماعة مالا من مالا فيه سبسة مالا فيه هذا جماعة وهذا جماعة عارف ولكن الفرق هذا الذي تحتنا هذا جماعة ولهم جماعة اخرى الطرف عارف وهنا جماعة ولكن الجماعة الحقة التي على الحق على سنة النبي عليه الصلاة والسلام التي يقودها القرآن وهي التي تتمسك بسنة الأنبياء والمرسلين أي الجماعة؟ هذه الجماعة نعم عليكم جماعة عالو زنبلو درق ونكاينو جماعة مالك جروب هبريت معبر مالك ولكن أهل السنة والجماعة سنن بحق لي يسو سبع سبو مالك فلا عدل لأهل السنة والجماعة ما ننتع سوى سلاسو اندات رسو على السنة والجماعة አስቢ የሚባሉትን እንዳረሷቸው ተቀይረው ነው አባሽ የሚባል የለም አሉ። ምንድን አሉ? አህሉ ሱነት ወልጀማ አስቢ ነው አሉ። ተደበቁ በሌላ አኩኩል እየተጫወቱ ነው። እሺ እሺ ወርቅ ቢለብስም ውሻ ውሻ ምንድን ነው? ውሻ ውሻ ነው። የፈለገ ወርቅ ሰንሰለት ይሰቅልም ውሻ ውሻ ለፈለጉ አህል ሱነት ወልጀማዓ ይባሉ ለፈለጉ ያምጡት ፈላዑዱ ለአህል ሱነት ወልጀማዓ አማ ጃአ ቢሂ አልሙርሰሉን አማ ጃአ ቢሂ አልሙርሰሉን ሙርሰሎች ካመጡት ማፈንገጥ ብሎ ነገር የለም አያዘነብሉ ፈላዑዱ ለማለት በሌላ አረብኛ ስንቀይረው ላመይለ ለሁም አያዘነብሉም መንገድ አይለቁም ወለንሂራፈ አያፈነግጡ ማለት ነው فلا عدول مالت فلا ميلة فلا انحرافة مالت بل إلى عربية ما كيرك في اللغات النزي انترشنجي بالورد سمي بالونا شو ميل انحراف عدول سمسات يترقمنا الله شو فلا عدول على بوتالة أي فلا ميلة مالت عزنبلهم ولا انحرافة عافنقتهم عن ذلك عن ذلك كذي عن ذلك مالت من لنا كذي كمن كمن أما جاءت بهم مرسل مرسل شيء ذو كم تتملك عارف نجدهم بل انداوم انداوم أهل السنة والجماعة انداوم هم الناس مكتفون تكتئوا تناشوا مكتفون أي متبعون تكتئوا تناشوا مكتفون اكتفى مال من مالكنا تكتلا بمعنى اتبع مالكنا مكتفون تكتئوا تناشوا آثارهم الناس فلق تكتئوا تناشوا آثار فلق مالكنا آثار منهج فلق مالكنا አታረሁም የነሱን ፈለግ ተከታዮች ናቸው የሙርሰሎችን እንደውም እንኳን ከነሱ መንገል ያፈነግጡ ይቀርና ኦሆ የነሱ ፈለግ ተከታዮች ናቸው ሙስተቢኡን መብራትን የሚጠቀሙ ናቸው ቢአንዋሪሁን የነሱ መብራት የሚጠቀሙ ናቸው ሙስተቢኡን እስተባ ማለት ብርሃን ፈለገ ማለት ነው ብርሃን ፈለገ ትቦ አቀጣጠለ ማለት ነው ሰባ ማለት ሙስተቢኡን አህሉ ሱነቲ ወል ጀማዓዎች ብርሃን ይጠቀማሉ በእነማን ብርሃን ነው የሚጠቀሙት ቢአንዋሪሁን ቢአንዋሪ انبياء والمرسل بمرسلوش مبرات متتقمون عشو نبيو عليه الصلاة والسلام بلقوشو شبو ايابرانو اسكما شدرس الا يملك اما يكبتلات عن السنة والجماعة والسلام مستضيئون برهان متتقمون عشو بانوارهم يمرسلوش برهان تتقمون عشو عن السنة والجماعة بمان من يوم ما كهدنين باستجاجدهم بعد قوانهم باعات ايدان باع اعمالهم بنيا بهل من اجل جبال بقول ومن ذلك تجوز المجبال كما كثرت وجود المجبال اثبات صفات الكما يملونت بحرين مارغاغت لله لا الله يملونت بحرين مارغاغت راسه نبيات اندمكثلنا لمن نبيات تشارغاغت اولتالنا صفات الكما يملونت مجلج لله لا الله يملونت مجلج ان مارغاغت አለብን ንግድ ወተንዚሁ ማጥራትም አለብን አማ ላይ ለቆብ ለሱ የማይስማማን ነገር ማጥራት ለሱ የሙሉነት ባህሪ የሆነ ነገር ይገባኛል አለው አዎ ይገባሃል ማለት የነብያቶች አካሄድ ነው ይሄን መከተል ያለበት አህሉ ሱናዎች ይሄን ነው የሚያደርጉት ማለት ነው ወምን ዛሊክ አህሉ ሱናዎች የነብያቶችን ሱና ከመከተል ወይንም የነሱን ፈለክ ከመከተል ይመደባል እስባቱ ሲፋተል ከማል የሙሉነት ባህሪ ማረጋገጥ ወተንጂው ማጥራት አማላይል ቁዲ ከሱ ጋር በማይሄድ ነገር ሁለት ሶስት አይነት ይሆናል አንድ እስባተል ሙጥለቅ ወይንም ደግሞ ሲፋቱን ሙጥለቅ ሲፋቱን ሙቀየዳ ጭራሽ ደግሞ ለአላህ ማይረጋገጣለ ለምሳሌ ሲፋት በኢጥላቅ አለ ለኢጥላቅ ያለ ምንም ገደብ የሚረጋገጥለት ባህሪ ሀብታምነትን ሳይነትን ሐኪምነትን ዓሊምነትን ይመስል እነዚህ ያለ ምንም ገደብ ይረጋገጡለታል እነዚህ ያለ ምንም ገደብ ሌላ በቀይ ደግሞ በገደብ የሚረጋገጥለታል አላህ ሙስተዚ ነው አላህ ካኢድ ነው አላህ ሸረኛ ነው انما لا ينشرن يالنسو ماكر على الماكرين لا شرن يشرن يالنسو لمن ومكروا ومكر الله عافروا ان يام ماكرن يالنسو لا شرن يشرن يالنسو جن الله شرن يالنسو شرن يالنسو مكنا يتم شرن يالنسو بدا ما دي جن ياتر قمنا يالنسو لا شرن يالنسو من دنو الله النسو مستهزئنا شارب الله مستهزئنا ياشوفال بلنا اللي نم ياشوفو بعشوا فيه وشلال الله يستهزئ بهم ويمدهم في عيانهم يعمهم مستهزئ ነው ለሙስተህዚኦች ማክር ነው ለማክሮች ሙኻዲዕ ነው ያስተላልላል እነማንን የሚያስተላልሉት ይኻዲዑን الله وهو خادعهم ያስተላልሉ ይሞክራሉ الله ራሱ ያስተላልላቸው ይሄ ማለት አስተላይ ነው በባህሪው አይደለም ለሚያስተላልል ግን ያስተላልለዋል አጠፋውን ይመልሳል ማለት ነው ይሄ በቀይ የተገደበ ባህሪ ነው የሚባለው ሲፈተ ሙቀየዳ ይባላል እንደዛ አይነት ባህሪያቶች ምን ምን እናልፋቸው ሲፈተ ሙቀየዳ የሚባለው እ استهزاء مك كيف النزيه مساسل من دلنا لقوات النزيه من قوبز وشو هيدا والنافر عليه ما عليه كيف تمو كييدا من دلنا عندي اكزامت كيف تمو كييدا مولو بمولو بحري تجاركو عيستم قواني بحري عيستم بمن دلنا من نساتو ከገደብ ጋር ነው አላህ ኻዲዕ ነው ያካለላል ስንል ማንኛውንም ያካለላል ማለት አይደለም እና ያካለለው እነማን ነው አታላዮችን መክር ከይድ እስቲዛ ኺዳአ የሚባሉ አለሊጥላቅ ደግሞ የማይገባው ባህሪ አለ። አጅስ መሳነን ይመስል መድከመን ይመስል ይሄ በቀይድ ይገባዋል ከገደብ ጋር ይጃ አይደለም በፍጹም እሱ ላይ የማይደርስ ባህሪ አፍት ነው እነዚህ ነገር ነሽ فإن الرسل الله ملائكته قد قرروا አረጋግጡ አለ ذلك ይሄን الاصل العظيم ይሄን ከባድ ሆነ መሰረት አረጋግጡ አለ قد قرروا አረጋግጡ አለ ذلك ይሄን الاصل العظيم ይሄን ከባድ መሰረት አረጋግጡ አለ واما اعداء الرسل የመላእክተኞች ጥላቶችማ فإنهم الناس قد عدلوا አፈንግጠዋል عن ذلك ከዛ አፈንግጠዋል መሰረታው የሆነውን የአላህን ባህሪ አላረጋግጡለት ወቀውሉ የሚለውን ቃል ስለመለከት فإنه የነብያቱ ተመጡት ጎዳና الصراط المستقيم ቀጥተኛው ጎዳና ነው ይላል ቀጥተኛ ጎዳና ነውና አያፈነግጡ ሙርሰሎች ካመጡት ለምን فإنه ምክንያቱም فإنه الصراط المستقيم قدتني مسمرنونا نبياتك سامدت تعليل لقوله لم يلو قال مكنايتم مكنايتم بلاكم ستترقم فإنه الصراط المستقيم يالو تعليل مكنايتنا لقوله لم يلو قال مكنايتنا فلا عدل لأهل السنة والجماعة لأهل السنة والجماعة ما فنجت بلو نجر يلم عافنجت أمان فنبياتك منجر نبياتك سامدت عافنجتم مكنايتم إن لعلم አፈነግጡም ለምን ምክንያቱም ፈኢነሁ ሲራጡ አልሙስተቂም ቀጥተኛ መስመር ነውና እንደዚህ ስለሆነ የምንለው ነገር በአረብያ ተዕሊል ይባላል ይሄንን እንደዚህ አደረኩት ለምን ይሄ እንደዚህ ያስፈልጋልና ይሄ ግጀው ነውና ይሄ እንደዚህ ነውና እያልን የምንናገረው ተዕሊል ይባላል በአረብያ ተዕሊል ነው ፈኢነሁ ሲራጡ አልሙስተቂም ያለው ተዕሊል ነው ካልኳችሁ ለማን ነው ተዕሊል ነው ፈላዑዱ ለአህሊ ሱና ለሚለው አረብ ተነገር አይ ለአንማ جاء به المرسلون አይ ማለትም ለአንማ جاء به المرسلون مرسلوش ዘውት የመጡት መልእክት هو الصراط المستقيم ቀጥተኛው መስመር እሱ ነውና هو እሱ الصراط المستقيم ቀጥተኛ መስመር ነውና والصراط المستقيم ቀጥተኛ መስመር ማለት صراط ማለት ጎዳና ማለት ነው صراط ማለት ቀጥ ያለ ጎዳና ሰፊ ቀጥ ያለ ጎዳና صراط ይባላል مستقيم ያለው ቀጥ ያለ ማለት ነው ሲፈተን ካሽፋ ይሉታል ወይንም ትርስ መግለጫ ነው የሚሉት መሐመድ ረጅሙ ካልክ ሁሉም የሚያቀው ከሆነ መሐመድ አይድሩ ከተባለ መሐመድ አይድሩ ተበቀለል መሐመድ አይድሩን ታቆታለች እሺ ሐሚድ ቲቪ ታቆል ታቆል ሐሚድ ቲቪን ታቆታለች በቃ ሐሚድ ቲቪ ከተባለ ጀለቢያ የሚለብሰው ቀይ ጥምጣም የሚያደርገው ብለ የተለያየ ሌላ ነገር መደርደር ሲፈተን ካሽፋ ነው የሚባለው በመጀመሪያው ስሙት ካወቀው ሲራጥ ማለት ቀጥተኛ መንገድ ማለት ነው ሙስተቂም ማለት ደግሞ ምን ማለት ነው ሙስተቂም ማለት ቀጥ ያለ ማለት ነው መጀመሪያ ቀጥ ያለ ነበር ሙስተቂም ስትለው ቀጥ ያለውን ቀጥ ያለ አልኩ ሲፈተንካሽፋ ባይኖርም ችግር የለም ግን መኖሩ ጥሩ ነው ሲፈተንካሽፋ ወሲራጡ ሙስተቂም ሲራጡ ሙስተቂም ማለት ሆ ጠሪቁ ጎዳና ነው አልሙዕተድሉ ቀጥ ያለ ጎዳና ሚዛናዊ የሆነ ጎዳና አለዚ ይህ ጎዳና ላ ተአዱደፊ ቁጥር የለውም አንድ ሁለት ሶስት የሚባል ሲራጡ ሙስተቂም የለም ሲራጡ ሙስተቂም ቀጥተኛ መንገድ አንድ ብቻ ነው አንድ ብቻ ጎዳና ሲራጡ ሙስተቂም ላ ተአጁደፊ ቁጥር የለውም አህባሽ ሌላ ቀጥ ያለ ጎዳና አህሉሱና ሌላ ቀጥ ያለ ጎዳና ያንኛው ሌላ ቀጥ ያለ ጎዳና አይደለም ያንኛው ጦሪቀን ሙዕወጅ ነው ተማማ ጎዳና ነው ወለንቅሳመ መከፋፈልም ብሎ ነገር የለም ይህ ቀጥ ያለ ጎዳና ላ ተአጁደፊ ቁጥርም የለውም ወለንቅሳም አይከፋፈልም ቂያስ ምናምን ነገር የለውም وهو المذكور في قوله تعالى فذيبا الله قال يتتكفوا مستن من سوره الفاتحه سوره الفاتحه بقنص كسنوت بفرض بتا ودا 17 كزي منامن نقراو الله اهدنا الصراط المستقيم نلاله يهن اهدنا الصراط المستقيم يعني الله ننطيقوا الله اهدنا مران الصراط قطتنياون غدانا المستقيم يعني نقط ياله غدانا تنكشرب ياتوال يعني مننطيقو مين غدانا لا تعدد فيه ولا انقسام ولا انقسام على من مالك መከፋፈል ምን ማለት ነው? እ? ያለው አንድ ጎዳና ነው። ነብዩ አለይሂ ሰላቱ ወሰለም አንድ ረጅም መስመር አስመረው በቀኝና በግራ ቆይ ተወሰኑ ቂያቶችን አስመረው ይሄን በዚህም በዚህም ጎዳናዎች አሉ አላኩሊ ጠሪቅን ሸይጣን ይدعو إليه አላ አይደል? ግን ሲራጡ ሙስተቂም የትኛው ነው? መካከለኛው ጎዳና ነው። ረጅም ቀጥ ያለው መስመር። من سورة الأنعام وأن هذا يه إسلام لا إله إلا الله صراطي ينقودانا نوبلاتشو مستقيما أتيال فيهون فاتبعوه السنقودانا تكثلو ولا تتبعوا السبولة قدانا وشن انداس تكثلو فتفرق بكم تلياتوا لكنا تنطلعوا لك እንድታፈነግጡ ታደርጋችኋለች አንተ ቢሊ ከዋናው ጉዳና ይሄን ነብዩ አለይሂ ሰላቱ ወሰለም ሲያስተምሩ ሰሃቦቻቸውን አስመረው ነው ያስተማሩ ከዛ የኩነ መሰለሰለ ረጅም ጉዳና እንደዛ አስመሩ ነብዩ አለይሂ ሰላቱ ወሰለም ከግራም እንደዛ አስመሩ ከቀኝም እንደዛ አስመሩ ነብዩ አለይሂ ሰላቱ ወሰለም ይሄንኛው ረጅሙ መካከለኛው ቀጥ ያለው ጉዳና መነሻው ዱንያ ነው መጨረሻው ጀነት ጀነት ነው መካከለኛው ነብዩ አለይሂ ሰላቱ ወሰለም ان هذا صراط ይሄ ነጎዳና ነው ከተቢዑ ተከተሉት ይረጅሙ መካከለኛው ጎዳና ከቀኝና ከግራ በኩል ያሉት ጎዳናዎች ደግሞ ሰላተ ተቢዑ ስቡለ እነዚህን ጎዳናዎች እንዳትከተሉ ለምን ፈተፈረቀ ቢኩም ተለያችኋለች አንተ ቢሊ ከዋናው ጎዳና ታፈነግጣላችሁ አደራችሁን ብለዋል ነብዩ አለይሂ ሰላቱ ወሰለም ሷሃቦቻቸውን ይሄን ቁርአን እየፈሰሩት ያስተምሯቸው ስለዚህ እነዚህ ቂያስ የሆኑት አህባሾችንና ጀህምያዎችን ሙዕተዚላዎችን ጀብሪያዎችን ራፊባዎችን የመሳሰለ ነሷቢያ መናምን ነሳፊያ የሚባሉ አሉ። ሃኡላኢል መጃኒን ተዋቸው። እነሱ ናቸው እነዚህ ጎዳናዎች። እነሱን ተውና ሲራጡል ሙስጠቂም ያህሉ ሱነቱ ወል ጀማዓ የሙርሰሉት የሷሃቦች የታቢዑት የአኢመቱል ሁዳ ጎዳና ሆ ሲራጡል ሙስጠቂም እሱን ተከተሉ። ፈላ ተተቢዑ ሱቡል ለአህባሽ እንዳትከተሉ ፈተፈረቀ ቢኩም አን ሰቢሊ ከዋናው ከአህሉ ሱነቲ ጎዳና ታወጣለች። አፈንግጠ ቂያስ ውስጥ ገብቶ ዋናውን ጎዳና ለቆ ቂያስ ውስጥ መግባት ነው። የቂያስ መጨረሻው ደግሞ ምንድነው? ታው ምለወቀ ሲራጡል ለዚና ሲራጡል ሙስጠቂም ቀጥተኛው መንገድ ሲራጡል ለዚና የነዛን ጎዳና አንአምተ አለይሂም ጸጋ ውለታ ላዋልክላቸው ሰዎች የነሱን ጎዳና መራል። ለመሆኑ እነዚህ ሰዎች እነማን ናቸው? አላህ ራሱ በቁርአን ውስጥ ገልጧቸዋል። እህዲነ ሲራጡል ሙስጠቂም ቀጥተኛው መስመር መራል صراط الذين ينزعن غدانا انا امتا عليهم ولتانا تقهن يغونا تفكاتهم سوت النفسون غدانا እነዚህ ሰዎች እነማን ናቸው? ሌላ ቦታ አላህ ራሱ ቁርአኑን በቁርአን ከስሮታል ومن يطع الله والرسول فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا صراط الذين የነዛን ጎዳና አንአመላሁ አላህ ያጣቀማቸው አለይህም በእነሱ ላይ ውለታውን የሰጣቸው ያለላቸው የነሱ ጎዳና ነው። ጎዳና ይህ ቀጥ ያለ ጎዳና ማለት ሲራጡል ለዲን የነዛ ጎዳና ነው። አንአመላሁ አለይህም ውለታ ያለላቸው ሆኖ አንአመላሁ አለይህም ውለታ ያለላቸው አጋውን ያጎናጸፋቸው ምን ነብይን ነብያቶች ወስዲቂን እውነተኞች ወሹሃዳ ሰማዕታት ወይም ዑለማዎች ወሷሊሂን ደጋግ ሰዎች የነዚህ አራት ሰዎች ጎዳና ያ ሲራጡል ሙስጠቂም የነዚህ አራት ሰዎች ጎዳና የነዚህ አራት አይነት ሰዎች ጎዳና ነው። አይ ማለትም አነ ሲራጡል ሙስጠቂም ቀጥተኛ መንገድ አለዚ ያ ጎዳና ዳአቢሂል ሙርሰሉን ሙርሰሎች ዘውት የመጡት ጎዳና ፊልኢዕቲቃድ በአቂዳም ይሁን በእምነትም ይሁን ወገይሪ በሌላውም በአህካምም ይሁን የነሱን ጎዳና ነው ወጭ ማለት በአቂዳም ወፊል አዕማል ወፊል ዚክር ከማንኛውም ድርጊታችን ዳአቢሂል ሙርሰሉን ሙርሰሎች ይዘውት የመጡት ፊልኢዕቲቃድ በእምነትም ይሁን ወገይሪ በሌላው ወሱሉኪ በስነምግባርም ይሁን ወሱሉኪ በስነምግባርም ይሁን አህሉ ሱነቲ ወልጀማዓ ወሰለከሁ ይዘውታል ሰለከሁ ገብተውበታል አህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓ ገብተውበት ተጉዘውበታል ይሄንን ጎዳና ወሰለከው ብላችሁ ቁሩ ወሰለከው ብላና ቁሩ ወሰለከው ተጉዘውበታል አህሉ ሱነቲ ወልጀማዓዎች ተጉዘውበታል ሆ ይህ ጎዳና ሲራጡል ለዲና የነዛ ጎዳና ነው ይሃሉ ሱነቲ ወልጀማዓዎች ተጓዙበት ጎዳና ሲራጡል ለዲና የነዛ ጎዳና ነው አንአም አላሁ አለይሂም አላህ ያጣቀማቸው ይሆን አይ ማለትም انعم الله عليهم بالنفس لا يوالللاچو من الانعام المطلق جدر يللو صغا يسطاچو سوتش ناتشو يي غودانا ينمانو ينمانو انعم الله الله ياتقماچو يهونو عليهم بالنفس لا الانعام المطلق جدر يللش ولتا يوالللاچو انماناچو نبياتوت صدقوت شهداوت صالحوت جدر يللو سطوتان يسطاچو جدر يللو አጣም ሙሉ የሆነ ስጦታ ተሰጥቷል አልሙስተፍል የተቀጠለ የሆነ ስጦታ ነው የተሰጣቸው የተቀጠለ የተያዘ የሆነ ቢሰዓደቱል አበድ بزلا عالموي جستها بزلا عالموي جستها قال يتهاز السقطان يتتأكد الزب على الأجا حبتامهم قنجومهم من يتلاقي نجر الله ولكن سينقطع مقورة غي كريم سلطان الله جن الله حابت الله من الله نزل كل منقطع ناشو هذا الصراط المستقيم الذي أنعم الله عليه الله لا توالى الله سوت أي أنعم مالتم أنعم الله الله وعلى الله عليهم بالنسبة الإنعام المطلق قد يبلش ولتها عتم مليهون ولتها وعلى الله ينسهم من قد ينسهم من قد نوم على سنيها أهل السنة والجماعة يستقوى زبت من قد فلكوا أهل السنة والجماعة المتصل يتعاد بسعادة الأبد غلاء على ما يبهون جستها وهم النزل سوت الذين النزع أمرنا الله الله أززن يهون سوت ناشو الله أززن أن ندعوه عندنا لمنه عندنا لمنه أزونا أن يهدينا عندمرا طريقهم ينزهن سوت قدانا عندمرا أي قيبلوا هنا قدانا فهؤلاء الأصناف النزي قوساوت الأربعة النزي أعرابت قوساوت هم الناس أهل هذه النعمة يزيش أجاب على بيتوش ناشو المطلقة يزيش قدر إلى الله أجاب على بيتوش ناشو وهم الناس عرفت ناشو نجل ناشو خلاص نورا شو ما كاية تنشو